ቦታ ራስህ ነው ወይስ እግርህ ነው እጅህ ነው ጀርባህ ነው ትከሻህ ነው? ያቺ ቀኝ እጅህ ስታስቀምጥና ፈምሳህ ቢሃ ሰብዐ መራት ሰባት ጊዜ ዳብሳት፣ እንደዚህ አሻት፣ እንደዚህ ደበስበስ አድርጋት እና ያበስካት ምን ትላለህ? አዑዙ ቢዕዘቲላሂ ወቁድረቲሂ ሚን ሸሪ ማ አጅድ አዑዙ ቢዕዘቲላሂ ወቁድረቲሂ ሚን ሸሪ ማ አጅድ ብለህ ሰባት ጊዜ እንደዚህ ደበስበስ አድርጋትና ቢኢዝኒ ረቢ ስብሓነ ወተዓላ ህመሙ ይሄዳል አሉ። እሺ ልድገምላችሁ። እንግዲህ በሲዲ ስለሚቀረጽ ትሰማላችሁ በኋላ፣ ግን ልድገምላችሁ ይህን እና በሚያምህ ቦታ እጅህ ታስቀምጣል። ለምሳሌ ቅርብ የሆነው የራስ ምታት፣ የራስ ምታት ሲይዝህ እጅህ በራስህ ላይ አስቀምጥና ምን ትላለህ? አዑዙ ቢዕዘቲላህ በትልቁ ጎይታና በትልቅነቱ ያኒ አዑዙ ቢላህ እያልኩ ነኝ። ወቁድረቲሂ ሚን ሸሪ ማ አጅድ ያኒ ሚን ሸሪ ማ አጅድ የሚሰማኝ ያለው እንትኑ በጣም እንትን ስቃዩ አላህ ስብሐ ወተዓላ ያስለቀቀልኝ ብለህ ዱዓ ታደርጋለህ ይላሉ። ናም ሀሩን ሙሳ አንድ ነገር ላክልኝ እኮ እስኪፕ ላድርገው። ሀሩን ሙሳ አይዋ ኸላስ ኸላስ። እሺ እና ብስሚላህ አዑዙ ቢዕዘቲላሂ ወቁድረቲሂ ሚን ሸሪ ማ አጅድ ትላለህ። እስቲ ሞክሩት አንድ ጊዜ እጅ ሲያምህ ወይም ራስ ሲያምህ እጅ አስቀምጠህ ይህን ዱዓ አድርግና ኢንሻአላህ ስብሐ ወተዓላ እንትን ይላል ይላል። ጠይብ ሰባተኛው ሐዲስ ምን ይላል? አንድ ሙስሊም አኹክ ወንድምህ እስላም ከመጣ እንደ እንግዳ እንድትቀበለው ተገቢ ነው። ለምሳሌ እኔ ወደ አሜሪካ ከመጣሁ እና መተለን ኢትዮ ወንድማችን ኢትዮ ያንተ እንግዳ ነኝ ብዬ አሜሪካ ከመጣሁ ሶስት ቀን እንዲያስተናግደኝ ዋጅብ ነው። ሶስት ቀን ማስተናገድ አለብህ፣ ምክንያቱም ወንድሙ ነኝ ሙስሊም ነኝ። ሶስት ቀን